الفرقان على عبده ليكون للعالمين نذيرا سبحان الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله وصفيه ومن خلقه وخليله أرسله الله تعالى رحمة للعالمين وبعد عباد الله يقول الله عز وجل في كتابه الكريم في سورة الناس في سورة الإخلاص بعد أن أقول أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد Quranic Reflection Part 5 قرآنه استمرت كفل أمست إن شاء الله سبحانه وتعالى زارين كتلالن ባለፉት ፕሮግራሞች ስለ ሱረቱ الناስ ሱረቱ الفلقن በሁለት በሁለት ጊዜ ከፍለን አራት ፕሮግራሞችን ሰርተናል ዛሬ ወደ ሱረቱ الاخلاص ان شاء الله እንሻገራለን ሱረቱ الاخلاصም ሁለት ክፍለ ጊዜ ይፈልግብናል ብዬ አስባለሁኝ ምናልባት ان شاء الله سبحانه وتعالى ዛሬ የተወሰኑትን ያህል እንቀኛለን ሱረቱ الاخلاصን ከመጀመራችን በፊት መግለጽ መፈልገው ነገር አለ አንድ ሙስሊም ሙስሊም በመሆኑ ሊያውቀው የሚገባው መሰረታዊ የቁርአን ማዕራፍ እያንዳንዱ ሙስሊም በህይወት ውስጥ ሊተገብረው እያንዳንዱ ሙስሊም በህይወት ውስጥ ሊያውቀው የሚገባው ሱራ ቢኖር የመጀመሪያው ሱረቱ الاخلاص ነው። ዑለማዎቻችን ቁርአንን በሶስት መክፈል ይቻላል ይላሉ። ቁርአን አንድ ሶስተኛው ስለ አቂዳ ነው የሚያወራው። አንድ ሶስተኛው ስለ አቂዳ ነው የሚያወራው አቂዳ ማለት የእምነት መሰረታዊ አጀንዳዎችን የሚቃኝ ነው ስለ እምነት ነው የሚያወራው አላህ ማን ነው ስለሚለው ምላሽ የሚሰጥ ነው የቁርአን አንድ ሶስተኛው ስለ አቂዳ ያወራል የቁርአን አንድ ሶስተኛውን ደግሞ ስትመለከት የሚያወራው ስለ ስነ ምግባር ነው ስለ ሸሪዓ ነው ስለ ኡስነል ኹሉቅ ነው አንድ ሙስሊም ምንድነው ለሱ ሐላል ምንድነው ሐራም እንዴት ነው ህይወቱን መኖር ያለበት ከሰዎች ጋር ያለው ግብረገባዊ ግንኙነት ምን መምሰል አለበት ማህበራዊ ህይወቱ ፖለቲካዊ ህይወቱ ኢኮኖሚያዊ ህይወቱ ቤተሰባዊ ህይወቱ ምን መምሰል አለበት የሚሉ አንድ ሶስተኛው ስለ ስነ ምግባር አጀንዳ የሚቃኙ ናቸው የመጨረሻ አንድ ሶስተኛው ደግሞ ስለ ቀሰስ ነው ስለ ታሪክ ነው የሚያወራው አንደኛ ስለአለፉ ታሪኮች ስለ አድ ስለ እነ ሰሙድ ስለ እነ ፍርዖን ስለ ሙሳ ስለአለፉ ታሪኮች ያወሳል ሁለተኛ ስለሚመጣው ደግሞ ቀጣዩ ዓለም ወደፊት ስለሚፈጠር ነገር ወደፊት ስለሚመጣው መጪው ዓለም ስለ ጀነትና ስለ ጀሃነም ስለ ቀጣዩ ዓለም ማለትም ከሞት በኋላ ስለሚኖረው ህይወት በአጠቃላይ እሱም ቢሆን ታሪክ ነው ወደፊት የሚመጣ ታሪክ ስለዚህ አንድ ሶስተኛው ቀሳስ ነው ታሪክ ነው ስለዚህ የቁርአን አንድ ሶስተኛ ክፍሉን ያዘው ምንድነው አቂዳ ነው አቂዳ ማለት እምነት ነው ስለ እምነት አጀንዳ ነው አንድ ሶስተኛው የቁርአን ክፍሉ አቂዳ ነው ብለናል አይደል አንድ ሶስተኛ የቁርአን ክፍሉ አቂዳውን ጠቅልሎ ደግሞ የሚይዘው ጠቅልሎ ደግሞ አላህ ያስቀመጠበት ሱራ ሱረቱል ምንድነው እኽላስ ነው ለምሳሌ አንድ ሰው በአቂዳ ዶክትሬት ሊኖረው ይችላል ዶክተር ድረስ ሊማር ይችላል ግን ዞሮ ዞሮ የመጨረሻው ማረፊያው መርጊያው ምንድነው ቢባል قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد ሱረቱ እኽላስ it begins the day and it ends the day ልብ በሉ ሱረቱ الاخلاص ማለት በእያንዳንዱ ተግባራዊ ሙስሊም በሆነው ሁሉ ላይ ቀኑን ይጀምርለታል ቀኑን ያጠናቅቅለታል ማ ሱረቱ الاخلاص ምን ማለት ነው ምን ማለት እንደሆነ ተመልከቱ ሱረቱ الاخلاص 112ኛ የቁርአን ምዕራፍ ነው አራት አንቀጾችን በውስጡ ይዟል አንድ ትክክለኛ እስላምን የሚተገብር ሙስሊም ገና ጠዋት ከእንቅልፉ ሲነሳ ምንድነው የሚያደርገው ለፈጅር ሲነሳ የፈጅር ሰላትን ከመስገዱ በፊት የሚሰግደው ሁለት ረካ አለ ሰላዋቱ ረቢ ወሰላሙ አለይ ሱና ሰላት ፈጅርን ሲሰግዱ ይህንን ሰላት ነብዩ ሰለላሁ ዐለይሂ ወሰለም ዱንያ በውስጧ ከያዘችው ዱንያና ዱንያ ከያዘችው ነገር ሁሉ የበለጠ ነው ብለዋል መልእክተኛው አለይሂ ሰላቱ ወሰላም ፈጅር ከመስገዳችን በፊት የምንሰግደው ሁለት ረካ በዛ ሁለት ረካ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የሚቀሩት የመጀመሪያው ቁል ያ አዩል ካፊሩን ሱረቱ ካፊሩን ሁለተኛ ሱረቱ الاخلاص ስለዚህ የመጀመሪያ ቀኑ መጀመሪያ ላይ የሚቀራው ቁርአን ምንድነው ሱረቱ اخلاص it begins the day قانون جمره ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ማታ ሲተኙ ተራዊ ይሰግዳሉ አይ ምን ለማለት ፈልጌ ነው ሌሊት ይሰግዳሉ ሌሊት ሲሰግዱ መልእክተኛው አለይሂ ሰላቱ ወሰለም ሌሊቱን ሰላቱን የሚያጠናቅቁበት የቁርአን ማዕራፍ ሱረቱ الاخلاص ልክ ምን ማለት ነው? ሱረቱ ልኽላስ ቀኑን ጀመረው፣ ሱረቱ ልኽላስ ቀኑን ጨረሰው። ሱብሓነከ ያ ረብ። እያንዳንዱ ሙስሊም ምናልባት ይህን እኔ አልታደልኩም፣ ምናልባት ይህን እኔ አልታደልኩም፣ ግን እያንዳንዱ ሙስሊም በሕፃንነታቸው ካፈዙት ሱራዎች መካከል በዋነኝነት ሁለት የቁርአን ማዕራፎች ናቸው። ሁለት ማዕራፎች አሉ፣ ሱረቱል ኢኽላስ እና ሱረቱል ከውንሰር። ሱረቱል ኢኽላስ ወሱረቱል ከውንሰር እያንዳንዱ ሙስሊም በሕፃንነቱ ወላጆቹ የሚያስተምሩት ወላጆቹ የሚያስቀሩት እና እንዲሐፍዘው የሚፈልጉት ሊያሳፍዙትም የሚሞክሩት ሱረቱል ኢኽላስ ወሱረቱል ከውንሰር። እኔን ያታደልኩም አልኳቸው፣ ያው ይገባቸዋል ብዬ ስለማሰብ ነው። በጣም በነገራችን ላይ ከሚያስቀናኝ ነገር አንዱ ህፃናቶች ቁርአን ይዘው መስጂድ ሄደው ቁጭ ብለው ሲቀሩ በጣም የሚያስቀናኝ ነገር። አይ ዊሽ አይ ኩድ ቢ ዴር፣ እንደነሱ በሆንኩ ኖሮ እላለሁ፣ እመኛለሁ ብዙ ጊዜ። እና ኤንዌይስ ለማንኛውም ወደ ነጥቤ ስመጣ ምንድን ነው ሱረቱል ኢኽላስ ወሱረቱል ከውንሰር እያንዳንዱ ሰው በህፃንነቱ ሙስሊሞች የሚያፍዙት ነው። ዛሬ ምንም ቁርአን ባያውቅ አንድ ሙስሊም ምንም ባያውቅ አትሊስት እነዚህ ሁለቱን ሱራዎች ግን ያውቃል። አላህ ለጥበብ ነው እነዚህ ሁለት ምዕራፎችን ሱረቱል ኢኽላስ እና ሱረቱል ከውንሰርን በሙስሊሞች ልቦና ስር እንዲኖር ያደረገው ለጥበብ ነው። ለምን ካልከኝ ሱረቱል ኢኽላስ የሚያወራው ስለ አላህ ነው። ኢት ዲፌንድስ ዘ ሆነር ኦፍ አላህ፣ የአላህን ክብር ነው የሚከላከለው። አላህ ማን እንደሆነ በግልጽ ነው የሚያስቀምጠው። አላህ ማን ነው ተብሎ ከተጠየቀ ምላሹ ሱረቱል ኢኽላስ ነው። አላህ ስለ ራሱ ነው የሚያወራው በሱረቱል ኢኽላስ ሙሉ በሙሉ። ምን ልትለው ትችላለህ? ላኢላሃ ኢላላህ፣ ስለ አላህ ነው የሚያወራው። ላኢላሃ ኢላላህ ነው የሚያሳየው። ሱረቱል ከውንሰር ስለ ማን ነው የሚያወራው? ስለ አላህ ነው የሚያወራው? በፍጹም አይደለም። ኢና አዕጠይናከል ከውንሰር፣ እኛ እጅግ በጣም ብዙ መልካም የሆኑ ነገሮችን ለግሰናል፣ ከውንሰር የተባለችን ወንዝ በጀነት ውስጥ ያለችን ለግሰናል ይላቸዋል ለነቢዩ ስ ላ ስለም። ሱረቱል ከውንሰር ሙሉ በሙሉ ስለ ነቢዩ ነው የሚያወራው። It's the defending of the honor of the messenger of Allah. የነቢዩ ስ ላ ስለምን ክብር አላህ የገለጸበት ነው ሱረቱል ከውንሰር። ስለዚህ ምን ልትለው ትችላለህ? ሱረቱል ከውንሰር ሙሐመድ ረሱሉላህ ሰለዋቱ ረቢ ወሰላሙ አለይህ። ሱረቱል ኢኽላስ ላኢላሃ ኢላላህ፣ ሱረቱል ከውንሰር ሙሐመድ ረሱሉላህ። ሱብሓነከ ያ ረብ። አላህ ሱብሓነሁ ወተዓላ የእምነታችን መሰረት ላኢላሃ ኢላላህ ሙሐመድ ረሱሉላህ በሁለቱ ሱራዎች በሱረቱል ኢኽላስ እና በሱረቱል ከውንሰር ልቦናችን ስር እንዲኖር አደረገው። ስለዚህ ታላቅ ሱራ ነው ዛሬ የምንነጋገረው። ስለዚህ ታላቅ ሱራ ነው ዛሬ የምንቃኘው። አንድ ሙስሊም አንድ ሶስተኛ የሆነውን የቁርአን ክፍል አቂዳ ነው። ያንን አቂዳ ተጠቅልሎ የተቀመጠበትን ሱረቱል ከውንሰርን ሱረቱል ኢኽላስን ይቅርታ፣ እያንዳንዳችን በሚገባ ጠንቅቀን ልናውቀው ይገባል። እንሻአላህ እንጀምር። እንደተለመደው ወደ ቁርአኑ ትርጓሜ ከመግባታችን በፊት ወደ ሱረቱል ኢኽላስ ምን ማለት እንደሆነ ከማየታችን በፊት የተለመደ የምንሰራው ነገር አለ። ምንድን ነው? እርሱም ከበፊቱ ከነበረው ሱራ ምን ግንኙነት አለው ማለትም ከሱረቱል ላብ 111ኛው የቁርአን ምዕራፍ ምንድን ነው? ሱረቱል ላብ። ሱረቱል ኢኽላስ እና ሱረቱል ላብ ምን አይነት ግንኙነት አላቸው? ሱረቱል ኢኽላስ እና ሱረቱል ካፊሩን ምን አይነት ግንኙነት አላቸው? ሱረቱል ኢኽላስ እና ሱረቱል ፈለቅ ምን አይነት ግንኙነት አላቸው የሚለውን እንቃኛለን። ሱረቱል ኢኽላስ የሚገኘው በእነዚህ መሃል ነው። ተበት የዳ ላር ለሀብ፣ ከዛ ሱረቱል ኢኽላስ፣ ከዛ ሱረቱል ፈለቅ። ስለዚህ ግንኙነታቸውን ነው። ከሱረቱል ላብ እንመልከት። ሱረቱል ላብ 111ኛው የቁርአን ምዕራፍ ነው። አላህ ሱብሓነሁ ወተዓላ በሱረቱል አላህብ ማለት ምዕራፍ 111 ላይ ስለ አቡ ለሀብ ይነግረናል። አላህ አቡ ለሀብ የነቢዩ ዓለይሂ ሰላቱ ወሰላም አጎት ነው። ሆኖም ግን ቀንደኛ ጠላታቸው ነው። ለምን? እሳቸው ተውሂድን ስለሚያስተምሩ አንድ አላህን ብቻ ተገዙ የሚለው አስተምሮታቸው አልዋጥ ብሎታል፣ አንገሽግሾታል፣ አልተመቸውም፣ ቆርቆሮታል። እና መልእክተኛው ዓለይሂ ሰላቱ ወሰላምን ተልኳቸውንም ሆነ እሳቸውን ለማጥፋት ቀን ከሌሊት ሲጦር ከነበሩ ከነቢዩ ለነቢዩ ስ ላ ስለም ግንባር ቀደም ጠላት ከሆኑ ሰዎች መካከል አንዱ አቡ ለሀብ ነበር። ምንም እንኳን አጎታቸው ቢሆንም ቀንደኛ ጠላታቸው ነበር። ስለዚህም አላህ ስብሓነሁ ወተዓላ ሱረቱል አላሀብን ወይም ደግሞ ምዕራፍ 111ን ከተናገረ በኋላ ወዲያውኑ ሱረቱል ኢኽላስን ጠቀሰ። ይሄን ያመጣበት የራሱ የሆነ ምክንያት አለው። መጀመሪያ እነዚህ ሁለቱ ስራዎች የሚገናኙበትን ነገር ለማሳየት በሪትም ይገናኛሉ። ሪትም ማለት የመጨረሻ ቁርአኑ ስትቀሩት የመጨረሻ የመጨረሻው ላይ የምናርፍበት ቦታ ላይ ግንኙነት አላቸው፣ ተመሳሳይነት አላቸው። ለምሳሌ ተመልከቱ። አዑዙ ቢላሂ ሰሚዒን አሊም ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሂም። ተበት የዳ አቢ ለሀቢ ወተብ ማ አግና አንሁ ማሉሁ ከሰብ። ቀጥሎስ ዛ ከለሃብ አሁንም ወምራቱሁ ሐማ ለተል ሃጣብ ሚም መሳድ አይደል? እሺ ቁልሁ አላሁ አላሁ አሐድ ማረፊያውን ተመልከቱ። አላሁ ሰመድ ለም የሊድ ወለም የኩን ለሁ በሪትም መጨረሻ ላይ ይገናኛሉ አይደል? ሰሟት ሪትማቸው ያገናኛቸዋል። መጨረሻው ሲያርፍ ማረፊያው ተበት የዳ አቢ ለሐቢ ወተብ ቁልሁ አላሁ አሐድ ተግባብተና የመጀመሪያ በሪትም ይገናኛሉ። ሁለተኛ ሽፍቶ ፎከስ ትኩረትን በማዞር ረገድ ላይ ትኩረቱ ሲዞር ታያለ። ምንድነው ትኩረቱ መዞር ማለት? ሱረቱ ለሐብ ላይ የነቢ ሰለላሁ ዐለይሂ ወሰለም ጠላት ነው አቡ ለሐብ። አላህ ሱብሓነሁ ወተዓላ አቡ ለሐብን ራሱ አላህ ምን እንደሚያደርገው ለነቢዩ ሰለላሁ ዐለይሂ ወሰለም ቁል ተበት የዳ አቢ ለሐቢ ወተብ ራሱ እንኳን አላላቸው። ቁል ብለበል እንደዚህ እኮ ይሆናል በአቡ ለሐብ ላይ አላለም። አላስገባቸውም ነብዩን። እኔው ራሱ ያንተ ጠላት ነው አይደል አቡ ለሐብ፣ እኔው ራሱ የሚገባውን እኔ ሰጠዋለሁኝ። አቡ ለሐብ የነቢ ሰለላሁ ዐለይሂ ወሰለምን የተውሂድ አስተምሮት ለማኮላሸት ነው አይደል ጥረቱ። ብዙ ጊዜ አይተህ ከሆነ አሁን በሌላ አባባል ምንድን ነው አቡ ለሐብ እና ነቢ ሰለላሁ ዐለይሂ ወሰለም ጸብ ላይ ነው ያሉት። በምን ጉዳይ? ነብዩ ጌታ አንድ ነው ይላሉ፣ አቡ ለሐብ ደግሞ የለም እነዚህ ጣዖትን መመለክ አለባቸው ይላል። ጸብ ላይ ናቸው አይደሉም? ብዙ ጊዜ ሰዎች ሲጣሉ ልብ በሉ፣ ከረጅም ጊዜ በኋላ ቆይታ ሲቆይ ጸቡ የጸቡ አጀንዳ ዋናው ነጥብ ይረሳል። ልብ ብላችሁ አይታችሁ ከሆነ ሰዎቹ ተጣልተዋል፣ ግን የተጣሉ ሲጣሉ ረጅም ጊዜ ቆይቷል። ሲጣሉ ሲጣሉ ሲጣሉ ከዛ መሀል ላይ የተጣሉበት አጀንዳ ራሱ ይረሳና ስለሌላ አጀንዳ ይነሳል። አላሁ ዐዘ ወጀል ይህን ነገር ስለሚያውቅ አጀንዳ የተጣላችሁበት ዋናው አጀንዳ ምንድን ነው እያለ ነው። አቡ ለሐብና ነብዩ የተጣሉበት ዋናው አጀንዳ ምንድን ነው? ተውሂድ አይደል? ሱረቱ ልኽላስ ተውሂድ እኮ ነው። ስለዚህ አላህ ምን አለ? ተወው እሱን አለ። እሱን ለእኔ ተውልኝ አቡ ለሐብ፣ ተበት የዳ አቢ ለሐቢ ወተም፣ ተወው እሱን። እሱን ተወውና ቁል ሁ አላሁ አሐድ፣ አንተ ግን ትምህርትህን ቀጥል፣ እርሱ አላህ አንድ ነው በል። ተወው አላሁ ሰመድ፣ አላህ የፍጥረታት ሁሉ የበላይ ገዥና ተጠባባቂ ነው በል። ለም የሊድ ወለም ይውለድ፣ አልወለደምም፣ ጥንትም ቢሆን አልተወለደምም፣ አሁንም ቢሆን ወለም የኩን ለሁ ኩፉዋን አሐድ፣ ወደፊትም እርሱን የሚመስል አምሳያ ብጤ በፍጹም አታገኝለትም። ተው አቡ ለሐብን፣ ለእኔ ተውልኝ፣ አንተ ብቻ ተውሂድን አስተምር፣ ይበቃል። ከእሱ ጋር እኔ እና እሱ እንገናኛለን። ተው ዋው፣ ኢትስ ቢዩቲፉል። አካሄዱ ራሱ ፍሎዊንጉ፣ አፈሳሰሱ፣ የቁርአኑ አፈሳሰስ በጣም የሚገርም ተፋሰስ፣ በጣም የሚገርም አካሄድ። ስለዚህ በትኩረት ረገድ ተው፣ ትኩረቱ ተቀየሰ ማለት ጥሩ። ሱረቱል እኽላስና ሱረቱል አልሐብ ወይም ደግሞ ሱረቱል ለሐብ ያላቸው ግንኙነት ይሄ ነው። ሱረቱ ልእኽላስ እና ሱረቱ ልፈለቅስ ምን አይነት ግንኙነት አላቸው? አሁን ቀጥሎ ላይ ሱረቱ ልእኽላስን ከቀራም በኋላ ቀጥሎ ሱረቱ ፈለቅ ነው ያለው። ሁለቱ ያላቸውን ግንኙነት እና ከዚህ በፊት ጠቅሼ የላቸዋለሁ። ሱረቱ ልእኽላስ ቁጥር 3 ላይ ለም የሊድ ወለም ይውለድ ይላል። ለም የሊድ ወለም ይውለድ፣ ወደፊት እንመጣልበታለን። ለም የሊድ ወለም ይውለድ ምን ማለት እንደሆነ በሰፊው ግን፣ ባጭሩ አልወለደምም። ለም ፓስቴንስ ነው። አልወለደምም፣ አልተወለደምም። አላህ አልወለደምም፣ አልተወለደምም። ጥሩ። ለም የሊድ ወለም ይውለድ። ሱረቱ ልፈለቅ ሲጀምር ምን ይላል? ቁል አዑዙ ቢረቢል ፈለቅ። ሱረቱል ኢኽላስን በደንብ ሱረቱል ፈለቅን በደንብ ቃኝተናል ከዚህ በፊት ቁርአናዊ አስተምሮት ክፍል 4 እና ክፍል 3 ላይ። አስተውላችሁ ከሆነ ማትረሱ ከሆነና የምታስታውሱ ከሆነ ቁል አዑዙ ቢረቢል ፈለቅ። ፈለቅ ምንድን ነው ብያችሁ ነበር። ፈለቅ ማለት ቀዶ መውጣት ነው ብዬ ነበር። እዚህ አጽናፈ ዓለም ላይ ያለ ነገር ሁሉ ቀዶ መውጣት ነው፣ ፈለቅ ነው። ምን ማለት ነው? ቀዶ መውጣት ነው፣ ፈለቅ ነው። ፈለቅ ነው ስንል ለምሳሌ ከሰማይ የሚመጣ ዝናብ ደመናን ቀዶ ነው የሚመጣው። ጎህ ሲመጣ ጨለማን ቀዶ ነው የሚመጣው። ነባት አትክልቶች ከምድር ምድርን ቀደው ነው የሚመጡት። ምድርን ቀደው ነው አይደል የሚመጡት አትክልቶች። ሕፃን ልጅ ሲወለድ የእናቱን ማህፀን ከፍቶ ነው የሚወጣው። እዚህ ዓለም ላይ ያለ ነገር ሁሉ ምንድን ነው? ከፍቶ መውጣት ነው። ፍጥረቱን በሙሉ ስትመለከተው ከፍቶ መውጣት ኤቭሪሲንግ ኢዝ ፈለቅ። አላህ ረቡል ፈለቅ ነው ማለት ነው። ረቡል ፈለቅ ነው። የዚህ ነገሮች ሁሉ የፈለቅ ሁሉ ረብ ነው፣ ጌታ ነው። አላህ ረቡል ፈለቅ ነው። ሱረቱል ኢኽላስ እና ሱረቱል ፈለቅ ምንድነው ግንኙነቱ ካልከኝ በዚህ ይገናኛሉ። ሱረቱል ፈለቅ ላይ አላሁ ረቡል ፈለቅ፣ አላህ የፈለቅ ሁሉ ጌታ ነው። ወላኪን ነገር ግን አላህ ለም የሊድ ወለም ዩልድ ነው። ሱብሓነከ ያ ረብ። ዋው ግልጽ ነኝ ሐሳቤ? ተግባብተናል። ለም የሊድ ወለም ይውለድ ነው አላህ አልወለደምም አልተወለደምም ከዛ ውጪ ያለ ፍጥረትስ በሙሉ ምንድነው ፈለቅ ነው ቁጭ ብሎ ከተናጋሩ ጀምሮ ሁሉ ነገር ምንድነው ፈለቅ ነው ثم شققنا الارض شقا ከዛ ምድርኩን አቡቃዩን እንድታወጣ አደረግናት وانزلنا من السماء ماء ከላይ የሚመጡ ሰማይ ደመናን ቀዶ ነው የሚመጣው ጎክ ሲመጣ ጨለማን ቀዶ ነው የሚመጣው everything in this world is falaq ሁሉ ነገር ፈለቅ ነው الله رب الفلق በዚህ ይገናኛሉ ስለዚህ ሁሉ ነገር ፈለቅ ነው ሁሉ ነገር የሚወለድ ነው رب العالمين الله عز وجل ብቻ ሲቀር قل هو الله احد قل هو الله احد الله الصمد لم يلد ولم يولد كسوره الفلق ያለው ግንኙነት ይሄ ነው كسوره الكافرون ጋር ያለው ግንኙነት ምንድነው አስተውለ ከሆነ የመልእክተኛው አለይሂ ሰላቱ ወሰለም የህይወት ታሪክ ስትመለከት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሁለት የቁርአን ማዕራፎችን አጣምረው ይሰግዱባቸዋል ለምሳሌ ሱረቱል አዕላን ከቀሩ በኋላ መልእክተኛው ምን ይቀራሉ ሱረቱል ጋሺያን ይቀራሉ እንዳጋጣሚ ሆኖ በሙሳሐፍ ላይም ሲቀመጥ ሱረቱል አዕላ ሰብስመ ረቢከል አዕላ እና ሱረቱል ጋሺያ ተከታተለው ነው የሚመጡት 87ኛው ማዕራፍ ከዛ 89ኛው ነብዩ በአንደኛው ረካ ላይ ሱረቱል አዕላን ከሰገዱ በሚቀጥለው ረካ ላይ ምን ይሰግዳሉ ሱረቱል በሱረቱ ጋሻ ይሰግዳሉ ብዙ ጊዜ እንደዚህ አይነት ነገር አቀርባሉ ለምሳሌ ሱረቱ ፈለቅን ከቀሩ ቀጥሎ ምን ይቀራሉ ሱረቱ ኢኽላስን ይቀመንደን ሱረቱ ናስን ይቀራሉ ስለዚህ ሱረቱ ፈለቅና ሱረቱ ናስ ደግሞ በሙሳፍ ረገድ አቀማመጥ ፈርታ ናቸው አይደል ሱረቱ ፈለቅ ከዛ ምንድነው ሱረቱ ናስ ራይት ቬሪ ጉድ ነብዩ ሰለላሁ ዐለይሂ ወሰለም ኡምራ ሲያደርጉ ቲልዘ ስካውንድ ረስም ማለት ነው ሱና ነው ኡምራ የሚያደርግ ሰው መልእክተኛው አለይሂ ሰላቱ ወሰለም ከሳቸው ያገኘነው ሐዲስ ምንድነው ኡምራ ያደረገ ሰው ሁለት ረካ ይሰግዳል ሁለት ረካ ሲሰግድ የመጀመሪያው የሚቀራው ሱረቱል ካፊሩን ነው ከዛስ ሱረቱል ኢኽላስ የሆነ ግንኙነት አላቸው ማለት ነው እነዚህ ሁለቱ ሱራዎች አንድ ተግባራዊ ሙስሊም እንደነገርኳችሁ ጠዋት ማለዳ ሲነሳ ቀኑን የሚጀምረው በምን ምንድነው በሱረቱል ኢኽላስ ነው የሚጀምረው ሁለቱ የፈጅርን ሰላት የሱና ሰላቶችን ሲሰግድ የመጀመሪያ የሚቀራው ሱረቱል ካፊሩና ቀጥሎ ሱረቱል ኢኽላስ ነው አሁንም እነዚህ ሁለት ሱራዎች ግንኙነት አላቸው ማለት ነው ግንኙነታቸው ምን ይሆን እስኪ እንቃኘው ሱረቱል ካፊሩን እንመልከት ሱረቱል ካፊሩን የቁርአን 109ኛው ማዕራፍ ነው የቁርአን 109ኛው ማዕራፍ ሱረቱል ካፊሩን ይባላል بعد ان اقول اعوذ بالله من الشيطان الرجيم بسم الله الرحمن الرحيم يقول الله تبارك وتعالى قل يا ايها الكافرون قل يا ايها الكافرون بلاتوا ان انت كهديانوچ لا اعبد ما تعبدون ما اعبد ما تعبدون ان انت متاملكون اني لا املكم بلاتوا بلاتوا ولا انتم عابدون ما اعبد اني ما املكون ان انت املاكي ادلاتو بنكراچ لاي نبيو يملكوت املاك سمو تتقسوا دي بوتا لاي مولو يقرصوا سوره يلا يا الله سمع تتقسى እኔ ማመልከው እናንተ አታመልኩም እኔም እናንተ መታመልኩትን እናንተ መታመልኩትን እኔም ማላመልከም እኔም ማመልከው ደግሞ እናንተ አታመልኩም እንደውም ልንገራችሁ መጨረሻ ላይ ለኩም ዲኑኩም በቃ ለእናንተ ማይማኖት አላችሁ ለኔም ማይማኖት አለ አሁን ጥያቄ ያስነሳል ወላ አንቱም አዕቢዱና ማ አዕቡድ ማን ነው ይሄ ጌታ እኔም ማመልከው እናንተ አምላኪዎች አይደላችሁም ማን ነው የሚል ጥያቄ አስነሳለ አረ አ ሱራቱል ኢኽላስ መልሳለሁ ምን ብሎ قل هو الله احد እኔ ማመልከውን እኮ እናንተ አታመልኩም ይያልኩም ለግራቸው ጌታ ማን ነው هو الله احد እርሱ አንድና ብቸኛ የሆነው አላህ ነው ስሙ መጣ ማለት ነው ስለዚህ ሱራቱል ካፊሩን ላይ የነበሩ ጥያቄዎች ምላሻቸው የተገኘ ሱራቱል ኢኽላስ ላይ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ካፊሩንም ከቀሩ በኋላ ወዲያውኑ ምንም ይቀሩት ሱረቱል ኢኽላስ ለምን ምላሽ ስለሚሰጥ ማለት ኢኽላስ መልስ እየሰጠ ነው ለማ ለካፊሩን ሱረቱል ካፊሩን ልብ በሉ ሱረቱል ካፊሩን ምዕራፍ 109 የመጨረሻው አንቀጽ ላይ በግልጽ የተቀመጠ ነገር አለ ምዕራፍ 109 ቁጥር 6 ላይ እርሱ ምንድነው ለኩም ዲኑኩም ወሊየዲን ለእናንተም ሃይማኖት አላችሁ ጣውት ነው የምታመልኩት ለእናንተም የኛ ይጥቅመናል ብላችሁ ያዛችሁት ሃይማኖት አለ እኔም ደግሞ ራሴ ያስኩትኝ የህይወት ጎዳና አለ ለኩም ዲኑኩም ወሊየዲን አይደለ አሁን ቁርአኑ እያስተማረ ያለው ምን እንደሆነ ታውቃላችሁ? ኖ ኮምፕሮማይዝስ ማለት ነው። በዲን ጉዳይ ላይ ኮምፕሮማይዝ ማድረግ አይቻልም ማለት ነው። ኮምፕሮማይዝ ማድረግ አይቻልም ማለት በዲን ጉዳይ ላይ መደራደር አይቻልም ማለት ነው። ዲን ጉዳይ ላይ ድርድር የሚባል ነገር የለም። በአላህ ጉዳይ ላይ መደራደር የሚባል ነገር የለም። በኢማን ጉዳይ ላይ ድርድር የሚባል ነገር የለም። ምንም እንኳን የመካ ሙሽሪኮች የሚያመልኩት ሙስሊሞች የሚያመልኩትን ተመሳሳይ ጌታ ቢሆንም አላህ ነው አይደል የሚሉት? አይደል እንዴ? እንመጣለን፣ የቁርአን አንቀጽ እናያለን። የሚያመልኩት እኮ አላህን ነው፣ ግን ከአላህ ውጪ 360 ጣዖታቶች ያመልኳቸዋል። ለምን? እንመጣበታለን። እሱ ነው መልእክተኛው አለይሂ ሰላቱ ወሰላምም ያመልካሉ። ማንን? አንድ አላህን ብቻ። ቁል ሁወላሁ አሐድ። ጥሩ፣ ሁለቱም ጌታችን ተመሳሳይ ነው እያሉ ነው። ሙሽሪኮቹም አላህ አምላክ ነው እያሉ ነው። መልእክተኛው አለይሂ ሰላቱ ወሰላምም አላህ አምላክ ነው እያሉ ነው። ሁለቱም የሚያመልኩበት ቦታቸው ስፍራው የት ነው? ካዕባ። ጣዖታቸውን ያደረጉት ሙሽሪኮች የት ነው? ካዕባ። 360ዎቹ ጣዖት ያሉት በካዕባ ዙሪያ ናቸው። መልእክተኛውስ ጌታቸውን ያመልኩት የነበረው መጀመሪያ ላይ የት ነው? ካዕባ። ምንም እንኳን በተመሳሳይ ቦታ ተመሳሳይ ጌታ ስም እየጠራችሁ አላህን ብታመልኩም ለኩም ዲነኩም ወልየ ዲን፣ ለእናንተም ሃይማኖት አላችሁ ለእኔም ሃይማኖት አለኝ በላቸው። ለምን? ምክንያቱም እነርሱ ብትጠይቃቸው በአላህ ጉዳይ ላይ የአላህን ማንነት ብትጠይቃቸው የሚመልሱልህ ምላሽ አለ። ለምሳሌ በሱረቱል አንከቡት በምዕራፍ 29 ከቁጥር 61 ጀምሮ ተመልከት። በሱረቱል አንከቡት በምዕራፍ 29 ቁጥር 61 ላይ ምን ይላል? ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርደ ወሰኸረ ሸምሰ ወልቀመረ ለየቁሉነ ላህ ፈአና ዩእፈኩን። ብትጠይቃቸው ሰማይና ምድርን የፈጠረ ማን ነው? ፀሐይና ጨረቃን የገራቸው ማን ነው ብለ ሙሽሪኮቹን ጣዖት የሚያመልኩትን ራሳቸውን ብትጠይቃቸው የሚመልሱን ልመልስ አለ። ምን? አላህ ነው እንጂ የፈጠራቸው ካላህ ውጭ ማል ማን ሊያስገኛቸው ይችላል ብለው ምላሽ ይመልሱላ። ፈአና ዩእፈኩን። ታዲያ ወዴት ነው እነዚህ ሰዎች ከእምነት የሚዞሩ? ምንድን ነው እያሉ ያሉት? ለምንድን ነው ታዲያ 360 ጣዖታትን የሚያመልኩት? አሁንም በሱረቱ አንከቡት በምዕራፍ 29 ቁጥር 63 ላይ ወለኢን ሰአልተው መን ነዘለ ሚነ ሰማኢ ማአን ፈአሕያ ቢሂ ልአርደ ባዕደ መውቲሃ፣ ከሰማይ ዝናብን የሚያዘንብ ማን ነው ብለ ብትጠይቃቸው፣ ከሰማይ በሚበርደው ደግሞ ዝናብ አማካኝነት የሞተችው ምድርን ሕያው የሚያደርጋት ማን ነው ብለ ብትጠይቃቸው የሚመልሱልህ መልስ አለ ይላል አላህ ሱብሓነሁ። ማን ነው ብለ ብትጠይቃቸው የሚመልሱልህ መልስ አለ። ምን? ለየቁሉነ ላህ፣ ይሄን የሚያደርገውማ አላህ ነው ይለዋል። የሚፈጥረውማ አላህ ነው። ከዛ አላህ ምን አለ? ቁል አልሐምዱሊላህ፣ በል እንግዲያውስ ምስጋና ለአላህ ይገባው በላቸው ይላል። ሱብሃነሁ። ቁል አልሐምዱሊላህ፣ አልሐምዱሊላህ ረቢል ዓለሚን፣ ይሄን የሚያደርገው እሱ ነው አይደል? አዎ። ቁል አልሐምዱሊላህ፣ ለዚህ ጌታ ምስጋና ነው የሚገባው። ከሱ ውጭ ሐምድ የሚገባው የለም። አምልኮታዊ ውዳሴያዊ ምስጋና የሚገባው ማንም የለም። በል አክሰሩሁም ላ ያቂሉን፣ ግን አብዛኞቹ ሰዎች ይህንን አይረዱም ይላል፣ አይገነዘቡም። ወላኪን አክሰረሁም ላ ያቂሉን፣ አብዛኞቹ ግን ይህን አይገነዘቡም ይላል። ይሄ ብቻ አይደለም። በሱረቱ ሉቅማን ላይ ብትመለከቱ፣ ሱረቱ ሉቅማን 31ኛው የቁርአን ማዕራፍ ነው። በሱረቱ ሉቅማን ማዕራፍ 31 ቁጥር 25 ላይ ምን ይላል? ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርደ ለየቁሉነ ላህ፣ ብትጠይቃቸው ሰማያትና ምድርን ማን የፈጠረው ብትል አላህ ነው ይላል። ቁል አልሐምዱሊላህ በላቸው፣ ምስጋና ለአላህ ይገባ። በል አክሰሩሁም ላ ያዕለሙን፣ ግን አብዛኞቹ ሰዎች አያውቁም ይላል አላህ። አብዛኞቹ አያውቁም። ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ፣ በሰማያትን በምድር ውስጥ ያለው ሁሉ ንብረት የእርሱ ነው። ኢነላህ ሁወል ገኒዩን ሐሚድ፣ አላህ ደግሞ እርሱ ከሁሉ ነገር ላይ የተብቃቃ ምስጉኑ የሆነ ጌታ ነው። ስለዚህ የመካ ሙሽሪኮች ቢጠየቁ ማን የፈጠራችሁ ቢባሉ የሚመልሱት መልስ አለ። ማን ነው? እርሱም አላህ ነው። እንደዛ ከሆነ ጸቡ ምንድን ነው ታዲያ? ጸቡ ምንድን ነው? ለኩም ዲነኩም ወልየ ዲን የሚለው አንቀጽ ታዲያ ለምን አመጣ? ይህንን እንዲገባን ትንሽ ጥቂት አንቀጾችን እንጨምር። አሁንም የበለጠ ነገሩ ግልጽ እንዲሆን በሱረቱ ዝኽሩፍን ብትመለከቱ፣ ዝኽሩፍ 43ኛው የቁርአን ምዕራፍ ነው። በሱረቱ ዝኽሩፍ ላይ ሁለት አንቀጾችን እንመለከታለን። በሱረቱ ዝኽሩፍ ምዕራፍ 43 ቁጥር 9 ላይ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርደ ለየቁሉነ ኸለቀሁነ ልዐዚዙል ዓሊም፣ ሰማይና ምድርን ማን የፈጠረ ብለህ ጠይቃቸው የሚያመልኩት ጣዖት አምላኪያንን ምን ይሉሃል? ይሄ ማመልከው ጣዖት ነው ሰማይና ምድርን የፈጠረ ይላል ኖ አይልም ምክንያቱም ጣዖቱን ራሳቸው ቀርጸው ነው የሚያዘጋጁት በነገራችን ላይ ከእስልምና ውጪ ያሉ ሃይማኖቶች በአጠቃላይ በሚያመልኩት አምልኮ ላይ የሆነ የሚያስቀምጡት ምስል አለ ያን ምስል ማን ያዘጋጀው ከማን ማን ያዘጋጀው ሰው እኮ ነው ያዘጋጀው ሰው ነው ያዘጋጀው እሱ ነው የፈጠረው ሰማይና ምድር ሊላ አይችልም ስለዚህ እነሱም 360 ጣዖታትን ቀርጸው ምንም እንኳን እካባ ዙሪያ ቢያኖሩም እነዚህ ናቸው የፈጠሩ ራሱ ጠርቦ ያቆመውን ነገር ሰማይና ምድርን ፈጥሮ ይላል አይልም خلقهن العزيز العليم عزيز የሆነ አሸናፊ የሆነውና አዋቂ የሆነው ጌታን የፈጠረው ነው የሚለው ተው ሰማይና ምድርን ወደ ራሳቸው እንምጣ ሱረቱ ዝኽሩፍ ምዕራፍ 43 ቁጥር 87 ላይ ወደ ራሳቸው ስንመጣም የሚምሉት ነገር አለ ምን ይላል ወለኢን ሰአልተው ማን خلقهم ليقولن الله ማን ነው የፈጠራቸው እናንተን ራሱ ብለ ጠይቃቸው እነዚህ 360 ጣዖታት ነው አይሉ አይጠሩልህም የሚጠሩት አላህን እርሱ ነው የፈጠረ فأنا يفرقون قال كاملت እንዴት ይዞራሉ እና እነዚህ ሰዎች ጣዖትን የሚያመልኩት ለምንድን ነው ዛሬም በዙሪያችን ያሉ ሰዎች በእከሌ በኩል እከሌ ጋር እንደርሳለን ነው ለምሳሌ በኢየሱስ በኩል እግዚአብሔር ጋር እንቀርባለን ይሉሃል አማላጁ ኢየሱስ ነው በአማላጁ አማካኝነት እንደርሳለን ሮሜ ምዕራፍ 8 ቁጥር 34 ላይ የሚያማልደው እርሱ ነው ይላልና ስለዚህ በኢየሱስ በኩል እንሄዳለን ወይም በማርያም በኩል እንደርሳለን ማ ጌታ ጋር ቁርአን ደግሞ ለዚህ የሚለው ነገር አለ በሱረቱ ዙመር ላይ ምዕራፍ 39 ሱረቱ ዙመር ምዕራፍ 33 ምዕራፍ 39 ቁጥር 3 ላይ በምዕራፍ 39 ቁጥር 3 ላይ ምን ይላል والذين اتخذوا من دونه اولياء እነዛ ከአላህ ውጪ ጣዖታትን ረዳት አድርገው ያዙ ማና አብዱሁም ኢላ ሊቀርቡና ኢላላህ ዙልፋ እኛ እኮ እነዚህን ጣዖታት እኮ ምናመልካቸው የእውነት ሰማይና ምድርን ፈጥሯል ብለን አይደለም ማርያምን እኮ ምንሰግድላት የእውነት ሰማይና ምድርን አዘጋጅታለች ብለን እኮ አይደለም ነገር ግን ወደ ጌታ ዘንድ ታቀርበናለች ብለን ነው ወደ አምላክ ዘንድ ያቀርቡናል ብለን ነው ወደ አላህ ዘንድ እንቀርብባቸዋለን ብለን ነው እንጂ እኮ No, of course. እነሱማ እንዳልፈጠሩ እናቃል። ግን ወደ ጌታ ዘንድ ለመድረስ ነው። በእስልምና ባጭሩ ኦፕሬተር የለም። ኦፕሬተር ታቃላችኋል? ኦፕሬተር ማለት ስልክ የሚያነሱ ማለት ነው። ለምሳሌ ዋናው ማናጀሩ ተፈልጓል ስልክ የሚያነሳ አካል አለ። ስልክ ሲደወል ኦፕሬተሯ ታነሳና ከዛ በኋላ ነው ወደ ማናጀሯ መታስተላልፈው። እስልምና ጋር ኦፕሬተር የሚባል ነገር የለም። ባንተና በአላህ ግንኙነት ላይ ማንንም ኦፕሬተር አያስፈልግም። አንተው ራስህ ቀጥታ ነው የምትገናኘው። አያስፈልግም። ይሄ ይቀላል ወይስ በሌላ አካል ላይ ተንጠልጥሎ መሄድ? ሱብሃንአላህ። እንደውም አላህ ምን እንደሚል ታውቃለህ? በዚህ ተመሳሳይ ሱራ ሱረቱ ዙመር ምዕራፍ 39 ቁጥር 44 ላይ ምን እንደሚል ታውቃለህ? በጣም የሚያምር ቃል ነው የሚናገረው አላህ። ቁል በል ይላል አላህ አውጀው ይሄንን ቁል ኢላሂ ሸፋዓቱ ጀሚዓ ለሁ ሙልኩ ሰማዋቲ ወል አርድ ثم إليه ترجعون ቁል ኢላህ በላቸው ለአላህ ብቻ ነው የሚገባው ቁል ሊላህ ብሎ ቀድሞ ከመጣ ሊላህ ቁል ሊላሂ እንዳረበኛ ቋንቋ አጠቃቀም ቁል ሊላሂ ሸፋዓቱ ጀሚዓ ብሎ ከመጣ ኸስርን ያስጠቅማል ይላሉ ዑለማዎች በሌላ አባባል ምንድነው በቃ ለአላህ ብቻና ብቻ ነው ከዛ ውጪ ማንንም አያገባው ማለት ለምሳሌ ቁል ሸፋዓቱ ሊላሂ ጀሚዓ ቢል በር ይከፍታል ሊሉ ሰዎች ሊያማልዱ ይችላል የሚለው ግን ቁል ሊላሂ ሸፋዓቱ ሊላ ቀድሞ ከመጣ ግን አለቀ ማለት ዘጋ ቁል ሊላሂ ሸፋዓቱ ጀሚዓ በአጠቃላይ ምልጃ የተባለ በሙሉ ተቅሎ አላህ ይዞታል ይላል ማንንም ከእጁ ማውጣት አይችልም ማንንም ሊያማልድ አይችልም ማንንም ሊያድን አይችልም እምነት ብቻ ነው የሚያድን ቁል ሊላሂ የሚያድን ሱረቱ ኢኽላስ ብቻ ቁል ሊላሂ ሸፋዓቱ ጀሚዓ ለሁ ሙልኩ ሰማዋቲ ወል አርድ በሰማያትም በምድር ውስጥ ያለው ንግስና የሱ ነው ثم إليه ترجعون ወደ እርሱም ዘንድ ትመለሳላችሁ ይላል ሱብሃንአላህ ዋው it's beautiful ስለዚህ ሱረቱ ካፊሩን ወደ ነጥባችን ስንመለስ ለኩም ዲነኩም ወልየድ ምንም እንኳን አላህ ነው የፈጠረን ቢሉም ምንም እንኳን ከአባ አጠገብ ከነብዩ ጋር እኩል ነብዩ አለይሂ ሰላቱ ወሰለም ከአባ ጋር ሲያመልኩ ቢያመልኩ ነብዩ አላህ ነው የፈጠረኝ ብሎ አላህን ቢያመልኩም እነሱ ግን የሚያመልኩት ጣዖት አለ ጣዖቱ እስካልጠፋ ድረስ ልንስማማ አንችልም ለኩም ዲነኩም ወልየድ መስማማት የሚባል ነገር የለም እናንተም ሃይማኖት አላችሁ እኔም ሃይማኖት አለኝ የእናንተን ሃይማኖት እኔም አከብራለሁ እናንተም የኔን ሃይማኖት ታከብራላችሁ እኔም የእናንተን ሃይማኖት በግድ ተቀበል ብላችሁ አታስገድዱኝም። እኔም የእናንተን ሃይማኖት በግድ የኔን ሃይማኖት ተቀበሉ ብዬ በግድ አላስገድዳችሁም። ጥሩ መልካም። ሱረቱል ካፊሩንና ሱረቱል እኽላስ ያላቸው ግንኙነት ይሄ ነው። እኽላስ ነገሩን ጥርት ነው የሚያደርገው፣ አንድ ጌታ ብቻ ነው። ለኩም ዲነኩም ወሊየ ዲን፣ የትኛው ዲን ነው የኔ ካልክ ሱረቱል እኽላስ ነው። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ። አያስፈልጉም 360 ጣዖታት። ከአላህ ውጭ ያለ አካል ማንም ሊያድን አይችልም ማንም። ጥሩ ለምን የሱረቱል እኽላስን ታሪካዊ ዳራውን ለምን አናየው? አሁን ከሱረቱል አልሐብ ጋር ከሱረቱል ፈለቅ ጋር ከሱረቱል ካፊሩን ጋር ያለውን ግንኙነት ካየን ታሪካዊ ዳራውን እንመልከት። የዚህ ሱራ ሱረቱል እኽላስ ታሪካዊ ዳራውን ስንመለከት በጥያቄ የተነሳ ነገር ነበር። መልእክተኛው አለይሂ ሰላቱ ወሰላም ጋር ኢማሙ አህመድ ረሂመሁላህ ከኡበይ ኢብን ካዕብ በተዘገበ ሐዲስ የመካ ሙሽሪኮች ጣዖት የሚያመልኩ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጡ እና ለነቢዩ ጥያቄ ጠየቋቸው። ሲፍ ለና ረበክ ዲስክራይብ ዩር ሎርድ ቱ አስ፣ እስቲ ጌታህ ማን ነው? ጌታህን እስቲ ግለጽልን አሉ ለነቢዩ ሰለላሁ ዐለይሂ ወሰለም። እስቲ ጌታህን አብራራልን፣ ማን ነው አላህ እያልክ የምትሰብከው ጌታ? እኛም እናመልከዋለን ጣዖት ቅርጽን። እነ ሁበል አሉ፣ እነ ላት አሉ፣ እነ መናት አሉ። በነገራችን ላይ ያንተ ጌታ ከምንድን ነው የተሰራው? ከወርቅ ነው? ከብር ነው? ከምንድን ነው የተሰራው ያንተ ጌታ? ሲፍ ለና ረበክ፣ ጌታህን እስቲ ለኛ ግለጽልን ብሎ ጠየቁ። እንደውም ዝርያው ዘሩ ምንድን ነው ብሎ ጠየቁ። ጭራሽ ነሰብ መጠየቅ ጀመሩ፣ ሊንኤጅ። ምክንያቱም የእነሱ ጣዖት ሊንኤጅ አለው። ሊንኤጅ ማለት የዘር ሀረግ ማለት ነው። የዘር ሀረግ አለው። የዘር ሀረግ አለ። ለምሳሌ በክርስትና አስተምህሮ ኢየሱስ ክርስቶስ ለክርስቲያኖች ለምሳሌ ለጴንጤ ለኦርቶዶክስ ምናምን አምላክ ነው። ኢየሱስ ምንድን ነው? ለእነሱ አምላክ ነው። እንደነሱ መጽሐፍ ቅዱሳዊ አንደርስታንዲንግ ወይም መረዳ ግን መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 1ን ስትከፍተው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይህ ነው ይልና የኢየሱስ ክርስቶስን አያቶች አባቶች ይደረድራል። ሲጀምር ነው የዳዊት ልጅ የአብርሃም ልጅ የትውልድ መጽሐፍ ብሎ ነው የሚጀምረው። የዳዊት ልጅ የአብርሃም ልጅ ማን ነው? እርሱ ኢየሱስ። ኦን ዘ ሴም ታይም ኢዝ ጋድ። በተመሳሳይ ሰዓት ደግሞ እሱ ራሱ አምላክ ነው። ከእንደገና የዳዊት ልጅ ነው። ዋው! ሱረቱ ምንድን ነው? ማቴዎስ ወንጌልና ሉቃስ ወንጌል ላይ ለኢየሱስ ክርስቶስ ዘር ሀረጎች ነው የሚዘረዝርለት፣ ስንት ዘር ሀረጎች እንዳሉ። ከእንደገና ራሱ አምላክ አምላክ የዘር ሀረግ አለው። ላ ሐውላ ወላ ቁወተ ኢላ ቢላህ። ስለዚህ አንድ ሶስተኛ የሚሆነው የቁርአን ክፍል ስለ አቂዳ ነው የሚያወራው። ይሄ የአቂዳ ትምህርቶች ተጠቃሎ የተቀመጠበት ሱረቱል ኢኽላስ ነው። ሱረቱል ኢኽላስ ላይ ነው ተጠቃሎ የተቀመጠው። መልካም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ነቢዩ ሰለላሁ ዐለይሂ ወሰለም ነፍሴ በመዳፉ በሆነች ጌታ በአላህ እምላለሁ ይላሉ። ነፍሴ በመዳፉ በሆነች በጌታ በአላህ እምላለሁ። መሐላውን ተመልከቱ። የተማለበት ነገር ምን እንደሆነ ታውቃለህ? Verily it is equivalent to a third of the Quran. ሱረቱል ኢኽላስ አሉ ነብዩ ሰለላሁ ዐለይሂ ወሰለም የቁርአን አንድ ሶስተኛው ነው አሉ። ነብዩ ራሳቸው ነፍሴ በመዳፉ በሆነች በጌታዬ በአላህ ነው የምምለው፣ በሱ እምልበታለሁ። ቁርአን ሱረቱል ኢኽላስ ማለት የቁርአን አንድ ሶስተኛው ክፍል ነው። አንድ ሶስተኛው ሱረቱል ኢኽላስ ነው። ያ ማለት ልብ በሉ፣ ያ ማለት ሱረቱል ኢኽላስን ስለቀራ አንድ ሶስተኛውን የቁርአን ማዕራፍ ወይም ደግሞ ሶስት ጊዜ ሱረቱል ኢኽላስን ብትቀራ ሙሉ በሙሉ ቁርአን ቀርታል ማለት አይደለም። ልብ በሉ፣ ሶስት ጊዜ ብትቀራው አንድ ሶስተኛ አድርገን ሙሉ ቁርአንም ቀርቻለሁ ማለት አይደለም። ነገር ግን በበረካ አረገድ ሲታይ በረካው ሲታይ ግን እንደ አንድ ሶስተኛ የቁርአንን ክፍል እንዳነበብክ ምንዳ ይከፈልሃል። ሱብሃንአላህ። በረካው ያን ያህል ነው። ሰሃቦች ለዚች ሱራ በጣም ፍቅር ነበራቸው። በርካታ ሰሃቦች አንድ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ለውትድርና ሚሊተሪ ኤክስፔዲሽን የላኳቸው ሰሃቦች ነበሩ እና ሰሃባው በእነሱ ላይ የተወከለው ሰሃባ እያንዳንዱን ሰላት ሲያሰግዳቸው ሌላ ሱራ ሱረቱል ፋቲሃ ይቀራል። ከዛ ሌላ ሱራ ይቀራና ሲዘጋው በሱረቱል ኢኽላስ ነው የሚዘጋው። ሁል ጊዜ ሲያዩት የሚዘጋው በሱረቱል ኢኽላስ ነው። ያልተለመደ ነው። እናም ከውትድርናው ሲመለሱ ለመልእክተኛው አለይሂ ሰላቱ ወሰላም የነበረውን ተጨባጭ ሁኔታ ነገሯቸው። በእያንዳንዱ ሰላት ሌላ ቁርአን ከቀራ በኋላ ከዛ መጨረሻ የሚዘጋው በሱረቱል ኢኽላስ ነው። ለምን እንደሆነ አልገባንም። ከዛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ለምን እንደሚያደርገው መጀመሪያ ሂዱና ጠይቁት ራሱና። ከዛ መጥተው ለምንድን ነው ይሄን የምታደርገው? በእያንዳንዱ የቁርአን መዝጊያህ ላይ ሱረቱል ኢኽላስን የምታደርገው ለምንድን ነው ሲባል፣ ይሄ ሱራ ነው አለ። ይሄ ቁርአን ማዕራፍ ነው፣ የኔን ጌታ ማንነት በግልጽ የአርራህማንን ማንነት የገለጸዋል። በግልጽ አላህን ገልጾታል። በቃ ስለዚህ በጣም ወደዋለሁ፣ የጌታዬን ገለጻ ማንበብ ሁሉ ጊዜ ያስደስተኛል። ለነብዩ መጥተው ነገሯቸው። ምን አሉ? ሰለዋቱ ረቢ ወሰላሙ አለይህ፣ አንተ ሱረቱል ኢኽላስን እንደወደድከው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አርራህማን አዛኙ አምላክ አላህ አንተን ወደዋል። ላ ሐውላ ወላ ቁወተ ኢላ ቢላህ። ይሄ ሱራ ተመልከት፣ የአላህን መውደዱ ላይ እንዲያገኝ አድርጓል። የአላህን መውደድን ያስገኛል ሱረቱል ኢኽላስ። በጣም ከባድ ነው። አንድ ነገር ልንገራችሁ፣ እስክትሞቱ ድረስ እንዳትረሱት። ማንም ሰው አምላክ ነኝ ቢል፣ ማንም እከሌ አምላክ ነው ቢል በሱረቱል ኢኽላስ ፈትኑት። ካለፈ ምንም ችግር የለብንም፣ ያንን ጌታ እንቀበላለን። በሱረቱል ኢኽላስ ይፈተንና ካለፈ እንቀበላለን። ለምሳሌ ኢየሱስ ጌታ ነው ይሉናል። አረ አይደለም፣ እሱ ብዙ ጊዜ እኔ እኮ እንደውም አምላክ አለኝ ብለዋል። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አረጋለሁ ብለዋል። አረ ግዴላችሁም፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንከው አንተም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብለዋል። ዮሐንስ 14:28 ላይ እውነት ብትወዱኝ አብ ከኔ ይበልጣል ብለዋል። ብትወዱኝስ ወደ አብ በመሄዴ ደስ ባላችሁ ነበር፣ ለምን ከኔ አብ ይበልጣልና። ዮሐንስ 10:29 ላይ የሰጠኝ አባቴ ከሁሉ ይበልጣል ብሏል። ብዙ ጥቅሶችን እንጠቅሳለን። ኧረ ይሄ ሁሉ እንኳን መድከም እኮ አያስፈልግም። እሺ ኢየሱስ ጌታ ነው። ኦኬ ሱረቱል ኢኽላስን ክፈት። ጌታ ለመሆኑ እነዚህ መስፈርቶች መሟላት አለባቸው። ምን አራት መስፈርት? የመጀመሪያው ቁል ሁወላሁ አሐድ፣ በእርሱ አላህ አንድ ነው። ኢየሱስ አንድ ነው። እንደ ኢየሱስ ያሉ ብዙዎች የሉም። ምክንያቱም ኢየሱስን በፎቶ ስናየው እንደነሱ ገለጻ ማለት ነው። እንደነሱ ማለት በፎቶ ስናየው ምን አለ? ጺም አለው፣ ጸጉር አለው፣ አይን አለው፣ እጅ አለው። እንደዛ አይነት ደግሞ የሆኑ በምድር ላይ ብዙ ናቸው አይደሉም? ብዙ ናቸው። ኦኬ ስለዚህ የመጀመሪያው አላለፈም። ኤክስሽ ቁል ሁወላሁ አሐድ አላሁ ሰመድ፣ የፍጥረታት ሁሉ የበላይ ገዥና ተጠባባቂ ነው። ፍጥረታት ሁሉ ወደ እርሱ የሚመለሱ ናቸው። ኢየሱስን እንደ መጽሐፍ ቅዱስ እንደዛ ነው ወይ? ፍጥረታት ሁሉ ወደ እርሱ የሚመለሱ ናቸው ወይስ እሱ ራሱ ወደ ጌታ የሚጸልይ ነበር? በጣም ብዙ ጥቅስ ማቴዎስ ወንጌል ምዕራፍ 27 ቁጥር 46፣ ማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ በዘጠኝ ሰዓትም ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ ብሎ ጸሎት አደረገ። ኢየሱስ ተራበ ይላል ማርቆስ ወንጌል ላይ፣ ተጠማ ይላል ዮሐንስ 4:16 ላይ፣ ደክሞት አረፈ ይላል። ስለዚህ ፍጥረታት ሁሉ ወደ እርሱ የሚመለሱ ሳይሆን እሱ ራሱ ወደ ፈጣሪ ዘንድ የሚመለስ ነው። ሁለተኛው ኤክስ ነው። ሶስተኛ ለም የሊድ ወለም ይውለድ፣ አልተወለደም። እሺ በዚህ ስንመዝ ነው ኢየሱስ ክርስቶስ ተወልዷል? አዎ ተወልዷል። አባት አለው እንደነሱም አባባል? አዎ። ቅድመ ዓለም ያለ እናት ከአባት ከአብ ብቻ ተወልዷል። ድዕረ ዓለም ደግሞ ያለ አባት ከእናት ብቻ ከማርያም ተወልዷል። ስለዚህ ራሱ ኢየሱስ ክርስቶስ ምን ይል ነበር? የሰማዩ አባቴ እያለ ይጠራ ነበር። ስለዚህ አባት አለው? አዎ። እናት አለው? አዎ። መልካም ጥሩ። እንደዛ ከሆነ ለም የሊድ ወለም ይውለድ ኤክስ ነው። ወለም የኩን ለሁ ኩፉወን አሐድ፣ ይሄማ እንደውም የባሰ ነው ጭራሽ። በሰማይም በምድር እሱን የሚመስል አንድም አካል የለም። ኢየሱስ ተወልዷል? አዎ። ስለዚህ የተወለደ ደግሞ በምድር ላይ ከተናጋሪው ጀምሮ እዚህ ከተቀመጠው ጀምሮ በሙሉ ምንድን ነው? የተወለደ የታዳማጩን በአጠቃላይ የተወለደ ነው። እስቲ ያልተወለደ አለ ከኛ? ማንም ጌታ ነኝ ቢል በዚህ በሱረቱል ኢኽላስ ፈትነው ካለፈ ችግር የለብንም ይሄን ለመቀበል። ግን ይህን ማለፍ የሚችለው ራሱን በዚህ መልኩ የገለጠው ጌታ ብቻ ነው፣ እርሱም አላህ ነው። ሱብሃነሁ ለአእምሮ የማይጎረብጥ ለልብ የሚስማማ ትክክለኛ የጌታ ማንነት የተገለጠበት ነው። እስካሁን ሱራውን ግን አልፈሰር ነው ባይዘው አይደለ የኔ ነገር ረሳሁት። እሺ አሁን እንጀምር ሱረቱል ኢኽላስን። እንግዲህ ሰዓት አለኝ ግን አንዱን አንቀጽ ብቻ እንመልከት ለዛሬ፣ ችግር የለም በሚቀጥለው እንጨርሳለን ኢንሻአላህ። ሲጀምር ቁል ሁወላሁ አሐድ ይላል አይደል? ቁል ምንድን ነው ብያችኋለሁ ከዚህ በፊት ትእዛዝ። እሺ ቁል ሁለት ነገሮችን ይዟል። ለነብዩ የተሰጣ ትእዛዝ ነው። መጀመሪያ ትእዛዝ ተሰጣቸዋል። ቁል ትእዛዝ ተሰጣቸው። ቁል ሁወላሁ አሐድ። አንደኛው ለራስ ተማር። ምን ሁወላሁ አሐድ? እርሱ አላህ አንድ ነው። አሁን እስካሁን ካላዳመጣችሁ አብሽሩ፣ ምንም አይደለም። እሺ፣ አሁን ግን አዳምጥ። በቃ ልጨርስ ነው። አዳምጥ፣ እንግዲህ የላችሁ 5 ደቂቃ 10 ደቂቃ። እስካሁን ካላዳመጣችሁ አብሽሩ፣ ችግር የለውም። ቁል ትእዛዝ ነው፣ ለነብዩ የተሰጠ ትእዛዝ ነው። ምን ሁወላሁ አሐድ ቁል ብለበል ሁወላሁ አሐድ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ራሳቸው ትምህርት ወስደዋሉ፣ ሁወላሁ አሐድ። ከዛም ለሌሎች ደግሞ ልታስተምረው ይገባል። አቡለሀብን ለእኔ ተውልኝ፣ አንተ ግን ተውሂድን ማስተማር አለብህ። ተውሂድ የዕለት ተዕለት ጥሪህ መሆን አለበት። በሕይወት ዘመን ሁሉ ስትኖር የጌታን አንድነት፣ የኔን አሐዳዊነት፣ የነቢያቶች ሁሉ አርማ የነበረውን ተውሂድን አንግበ መነሳት አለብን። በንግግርህም በተግባርህም ተውሂድ መሆን አለበት። ቁል ሁወላሁ አሐድ በል፣ እርሱ አላህ አንድ ነው ብለህ አውጅ። ለሰው ሁሉ ሊገባው ይገባል። ይሄ ሰው ሁሉ የፍጥረት የተባለ ሁሉ ሊያውቀው ይገባል። ዩሰቢሁ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ፣ በሰማያትም በምድር ውስጥ ያሉ ፍጥረታት ሁሉ አንድ የሆነውን ጌታ አላህን ነው የሚያወድሱት። ስለዚህ የሰው ልጆችም በዚህ ውስጥ ሊካተት ይገባል። ሁወላሁ አሐድ ቁል እችናል። ሁወላሁ አሐድ ለ ሁወ ስለሚለው ቃል እንነጋገር። ትንሽ ቋንቋዊ ነገር ውስጥ ልንገባለን፣ ናሁና ሰርፍ ውስጥ እንገባለን ትንሽ፣ ምክንያቱም አስፈላጊ ስለሆነ ነው ግዴታ። ቁል ሁወ። ሁወ ምንድን ነው? ሁወ ሁወ ማለት እርሱ ማለት ነው። ሁወ ማለት እርሱ ማለት ነው። ግን የሚገርማችሁ ሱረቱል ኢኽላስ ላይ ሁወ እኮ አያስፈልግም እኮ፣ አለመጥቀስ ይችላል አላህ። ሁወን አውጣውና ቁል አላሁ አሐድ ትርጉም ይሰጣል አይሰጥም? ቁል አላሁ አሐድ ይሰጣል። በል እርሱ አላህ አንድ ነው። እርሱ የሚለው በል አላህ አንድ ነው የሚለውን ትርጉም ይሰጣል። ሁወ እንኳን ቢወጣ ማለት ነው። ግን አላህ ሁወን ጨመረበት። ቁል ሁወ አላሁ አሐድ አለ። ለምን ሁወ ተጨመረ? ምክንያቱም ሁወ እርሱ፣ እርሱ በአማርኛ ተውላጣ ስም ነው። ተውላጣ ስም ነው። ተውላጣ ስም ማለት በእንግሊዝኛ ፕሮናውን ይባላል። ፕሮናውንስ አር ዩዝድ ኢንስቴድ ኦፍ ናውንስ ይላል እንግሊዝኛ ቋንቋ። ተውላጣ ስሞች የሚያገለግሉት ስምን ተክተው ነው። አሁን እንግዲህ አማርኛም ቋንቋ እንግሊዝኛም ቋንቋ እያስተማርኳችሁ ነው፣ አረብኛም እያስተማርኳችሁ ነው። ሶስት ነገር በአንዴ ማለት ነው። በአንድ ድንጋይ ሁለት ወፍ ነበር አይደል? እኛ ሶስቱ ነው። ተውላጣ ስም ማለት ስምን ተክቶ የሚገባ ማለት ነው። ለምሳሌ እንውሰድ፣ ሐሰን የስድስት ኪሎ ዩኒቨርሲቲ ተማሪ ነው። እርሱ በትምህርት ረገድ እርሱማ ሐሰን ጥሩ። ስለዚህ እርሱ እርሷ ምናምን የሚለው ምንድነው ማለት ነው? ስምን ተክቶ የሚገባ ነው ማለት ነው። ተግባብተናል? ተውላጣ ስም ማለት ስምን ተክቶ የሚገባ ነው። ስለዚህ ፕሮናውን ይባላል በእንግሊዘኛ። ፕሮናውንስ አር ዩዝድ ኢንስቴድ ኦፍ ናውንስ፣ በስም ቦታ ተክተው የሚያገለግሉ ናቸው። ስለዚህም ሁወ የተጠቀመበት አላህ ለምንድን ነው? ምክንያቱም እርሱ አለ። እርሱማ አላህ ግን አላህ ቀጥሎ ነው የመጣው። እርሱ ብሎ ነው የጀመረው። አሁን እነሱ ጥያቄ ጠይቀዋሉ። ሲፍ ለና ረበክ ማ ሁወ መን ሁወ ማን ነው እርሱ ዝርያው ምንድን ነው ብሎ አይደል የጠየቀው? ቁል ሁወ አላሁ አሐድ በላቸው። እርሱ እኮ ማ አላህ ለምን እርሱ ብሎ ጀመረ? ምክንያቱም አላህ በፍጥረታቱ ሁሉ በማንነቱ የታወቀ ነው። አላህ በፍጥረታቱ የታወቀ ነው። ስለዚህ ኦልሬዲ አላህ የታወቀ ስለሆነ ስሙን እንኳን መጥቀስ አያስፈልግም። ግልጽ ነው። ምክንያቱም ተውላጣ ስም የሚያገለግለው ምንድን ነው ብያለሁ? ለታወቀ ስም ነው አይደለ? እርሱ ብዬ ስናገር ቅድም ሐሰን ነው ብለናል አይደል? ተግባብተናል። ካሊድ የኛ መምህር ነው። እርሱ ዘውተር አርባ አርብ ደርስ ይሰጠናል። እርሱማ ካሊድ። ኦኬ ጥሩ። ስለዚህ እርሱ እኮ ዘውተር አርባ አርብ ይመጣል ደርስ ሊያስተምረን ከተባለ ማን እንደሆነ ግልጽ ነው ማለት ነው። ተግባብተናል። ካሊድ ነው የሚመስለው። ስለዚህ እናንተ ኦልሬዲ ስለምታውቁ ካሊድ ስለሚመጣ አርባ አርብ እርሱ ብላችሁ መናገር ትችላለህ። ስለዚህ ሁወ አላለ። ለምን? በፍጥረቱ ዘንድ ሁሉ አላህ ምንድን ነው? የታወቀ ነው። ሁወ ዛሂሩ ወል ባጢኑ፣ እርሱ በፍጥረት ዓለሙ መካከል ጌታ ግልጽ ነው፣ በስራዎቹ በፍጥረታቶቹ፣ እንዲሁ ደግሞ እርሱ በማንነቱ ደግሞ ስውር ነው። በፍጥረታቱ በስራው ይገለጣል፣ በማንነቱ ስውር ነው። ሁወ ዛሂሩ ወል ባጢኑ። ጥሩ። ስለዚህ በአረበኛ ምን ይባላል? ደሚሩ ሻን ይባላል። ደሚሩ ሻን የአንድ ሰውን ክብሩን ደረጃውን ስታሳየው ነው። ከፍ ስታደርገው ደሚሩሻን ሁዋ ይገባበታል። ለምሳሌ አሁንም አንድ ነገር ምሳሌ ልሰጥላችሁ። ፕሬዝዳንቶች ተሰብስበው ቆመዋል። አንድ 8 የሚሆኑ ፕሬዝዳንቶች እና አንደኛው መጣና Who is the president of the United States of America? የአሜሪካ ፕሬዝዳንት ከነዛ ውስጥ ማን ነው ብሎ ጠየቀው። ሲጠየቀው አንደኛው ምን ብሎ መለሰለት መሰለ? That man over there. ሁለቴ ደገመው። That man over there is the president of the United States of America. ያ ሰው ያኛው እርሱ እኮ ነው የአሜሪካው ፕሬዝዳንት። አሁን ሁለቴ ነው አይደል የተጠቀመው? እርሱ አለና ድጋሚ ያኛው እኮ ነው ማለት እርሱ። መጀመሪያ ላይ እኮ እርሱ ብሎኛል፣ ምን መርገም ያስፈልገዋል? አንዳንዴ እቃ ምናምን ልታቀም እርሱን ነው። አዎ እርሱን አምጣ። እርሱን አንዴ እርሱን ካልን አይበቃም እንዴ? ግን ሁለቴ ሶስቴ የምንጠቀመው ለምንድን ነው? ጉዳዩን ምን ለማስጠት ነው? በጣም ትኩረት እንዲሰጠው ነው አይደል? ስለዚህ አላህ ቁል አላሁ አሐድ ማለት እየቻለ ቁል ሁወላሁ አሐድ አለው። ለምን? እርሱ እኮ እርሱማ ድጋሚ ራሱ መጣ። አላህ አንድ ነው። እርሱንም ጠቀሰ፣ ስሙንም ጠቀሰ። ለምን? ደሚሩሻን የበለጠ ክብሩን የበላይ መሆኑን ለማሳየት ነው። ግልጽ ነኝ አይደል ሐሳቤ? በል እርሱ አላህ አንድ ነው። ጥሩ። የመጨረሻ ሁለት ነገሮችን እንቃኝ። ሌላው ደግሞ ጥያቄ ተጠይቋል። ቀድም እንዳልኳችሁ ማን ነው እርሱ፣ ማ ሁወ፣ ምንድነው ዝርያው፣ ሲፍልና ረበከ ብለው ጠይቀው አይደለ? ስለዚህ ማ ሁወ ቁል ሁወ አላሁ አሐድ፣ ማን ነው እርሱ፣ እርሱ እኮ አላህ ነው፣ አሐድ። ሌላ መጨረሻ ላይ የምንመለከተው በዚህ ሱራ ላይ the difference between واحد and احد ሁለት የአላህ ስሞች ተጠቅሷል። ቁል ሁወ አላሁ አሐድ ዋሂድና አሐድ ዋሂድና አሐድ። ብዙ ጊዜ የአላህ ስሞች ጥንድ ሆነው ይመጣሉ። ሁወል አዚዙር ራሂም አይደል? አዚዙር ራሂም፣ ገፉር ራሂም፣ ሁለት ስሞች ጥንዶች አብረው ይመጣሉ። እዚህ ቦታ ላይ ቁል ሁወላሁ አሐድ መጥቷል። ዋሂድና አሐድ ልዩነቱ ምንድን ነው? በቋንቋ ደረጃ ወደ አማርኛ ስትተረጉመው ሁለቱም አንድ ማለት ነው። አሐድም ዋሂድም ማለት አንድ ነው። ለምሳሌ አረበኛ ቋንቋ ስትጀምሩ ስትነጋገሩ ምንድን ነው የምትሉ? ቁጥር መቁጠር ስትጀምሩ ዋሂድ እትኔን ሰላታ አርባ ሀምሳ ራይት አይደለ? እንዲህ ነው አይደል የምንለው? ጥሩ። ግን አሐድ እትኔን ሰምታችሁ ታውቃላችሁ? የለም አረ ሰምታችሁ አታውቁም። ለምን እንደሆነ ታውቃላችሁ? አሐድ ኮንሴኩቲቭ ነምበር የለውም። አሐድ ተከታይ የሌለው ማለት ነው። አሐድ ተከታይ የለውም። ዋሂድ ግን ተከታይ አለው። ዋሂድ እትኔን ሰላሳ አርባ ግልጽ ነው። አሐድ ግን ከሱ በኋላ ምንም ነገር የለም። በቃ ቁል ሁወላሁ አሐድ ከፊቱም ከኋላ ምንም ነገር የሌለ ብቻውን የሆነ ማለት ነው። ሱረቱል ኢኽላስ የመጀመሪያውን አንቀጽ ኢንሻአላህ ሱብሃነሁ ወተዓላ እዚህ ላይ እናሳርገውና ከቁጥር 2 3 እና 4 ኢንሻአላህ በሚቀጥለው ለመጨረስ እንሞክራለን። አላህ ሱብሃነሁ ወተዓላ በተውሂድ ላይ ኑረው ተውሂድን አስተምረው ተውሂድን ሰብከው ከሚሞቱ የአላህ ባሮች ሁላችንንም አላህ ያድርገን። اللهم اجعلنا من الراشدين اللهم اجعلنا من الراشدين اللهم اجعلنا من الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر امين يا رب العالمين واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله تعالى وبركاته.